ሄጅራ ቲዩብ። ሄጅራ ቲዩብ የተለያዩ ዳዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የሀገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የእናንተው ቻናል ነው። እርሶም ሄጅራ ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሩ። እኛው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያሳለፉት መዓት ብዙ አይደል? ጭንቀት ውስጥ ወደቁ። በዚህ ክስተት የቀጠማቸው ጭንቀት ኡሁድ ላይ ከገጠማቸው በላይ። ኡሁድ ላይ ጥርሳቸው ተሰብሯል፣ ግንባራቸው ተፈንክቷል፣ ለራሳቸው ደማቸው አልቆ ምስኪል ፈሷል። የሚወዱት ሐምዛ ተገሎባቸው፣ ሰባ ሰሓቦች ሸሂዱ ነውባቸው። ኡሁድ ላይ በጣም ነው ረሱል የተጎዱ። ከኡሁድ በላይ የከበዳቸው ፈተና ይሄ ነው ይላል አላህ። ወሕይ አውርዶ አልዳኘም ያን ጀነሬሽን። ለወር ወሒን ዘጋላ፣ ህዝቡን ለቀቀዋላ። ሚያወራ ያወራል፣ ሚያማ ያማል፣ ሚያስተባብል ያስተባብላል። ትውልድ ቀረጻ ላይ ነው አሁን ያለ። ምግቡ ኩክ እየተደረ እየበሰለ ከስህተታቸው ሊያስተምራቸው ፈልጓል። ማን ምን አቋም ይዟል አላህ ላይ ነው። ለወር ወሒን አላህ ዘጋ። ረሱል በጭንቀት ሞቱ። ሐም ውስጥ ገቡ። አንድ የነጮች ጸሐፊ ምን ይላል? ሙስሊም አይደለም። እኔ በነብዩ ነብይነት ጥርጣሬ ሲገባ ነብይ መሆናቸው የሚያረጋግጥልኝ ይሄ ክስተት ነው ይላል። ቢኮዝ ሚስታቸው እየታማች ዳዋቸው እየጠለሸ ወህይ መርዶልኛል ብለው መፍታት አይችሉ ይችሉ ነበር ይላል። እሺ ወህይም አይውረድ፣ የፖለቲካል ስልጣን አላቸው። ስም ያጠፉትን አስረው መግረፍ አይችሉ ይችላሉ፣ ግን ያለመረጃ ይሄን ማድረግ አይችሉ። ነቢይ ናቸው። አሳቸው ያለ ደሊል እርምጃ መውሰድ አይችልም። ቁርአን አውርዶ ከወረደ በኋላ ነው እነ ሐሳን የተገረፉት። ያለ ደሊል መሆን አይችልም። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። መጨረሻ ላይ መልእክተኛው ወሻዊርሁም ፊል አምር በተባለው መሰረት መጡና ማማከር ጀመሩ። ሴቶችን ጠሯቸው። ወሬው ተወርቷል። ረሱልም ሌላ ስሜት ገባች። ከሴቶቹ ውስጥ ጠሩ። እሙ አይመንን ጠሯትና አዎ ሰሚዕቲ ማ ቃለ ናስ፣ ሰው ያለውን ሰምተሻል እንዲ አሏት። አዎን አለች። ታዲያ አንቺ ምን ትያለሽ አሏት። ፈቃለት አህሚ ሰምዒ ወበሰሪ ያ ረሱላላህ፣ እኔ አይኔና ጆሮዬን ከዚህ አይነት ነገር እጠብቃለሁ። ወላሂ ማ አሊምቱ አንሃ ኢላ ኸይራ፣ ከአይሻ ደግን ነገር እንጀን ያላቅ እንዴት በዚህ ጠረጥራታል። ዘይነብ ጋር መጡ። ቢንቱ ጃሕሽ ልታማ ይጠበቃል። ዘይነብን ጠየቋት። ዘይነብ ምን አለች? የአላህ መልእክተኛ፣ እኔ ጆሮዬና አይኔን እጠብቃለሁ፣ ከአይሻ መልካም ነገር እንጂ አላቅ። ወደ ወንዶች ሄዱ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማን አስጠሩት፣ ወዳጃቸውን። ያ ኡሳማ ስለሚነዛው ወሬስ አንተ ምን ትላለህ? አለ። ፈቃለ አላሁ አክበር ያ ረሱላላህ፣ አላህ የተላቀን የአላህ መልእክተኛ፣ አህሉ በይቲክ ቤተሰቦ፣ የጸዳ ቤተሰብ እኮ ነው ኸይር እንጂ እኛ አናቅም። ከዛ ወደ አልይ መጡ። አልይ ትንሽ አኩርፈዋል መሰል። ያ አልይ አንተስ ምን ትላለህ? አሏቸው። ቃለ ያ ረሱላላህ አኒሳኡ ገይሩሃ ኩቱር፣ እሷ ውጭ ስንት ሴት እኮ ሞልተዋል፣ ይፍቷትና ሌላ ያግባል። ምን ያህል ተጽዕኖን አያችሁ? እንዲህ የሚለቀቁ ወሬ ከባድ። በቃ ከዚህ አጀንዳ ጋር ለምን ጊዜ ያጠፋሉ? ሴት ብዙ ነው፣ በቃ ፍቷትና እንዲህ ስሟ ከጎደፈ ሌላ እርምጃ ውሰዱ አላቸው። ዑመር ጋር መጡ። ዑመርን ጠየቁት። ዑመር መልሱን ታውቁት የለ። ያ ረሱላላህ አላቸው፣ መን ለዚ ዘወጀከ ያሃ፣ ማን ዳረህ አላቸው። ቃለ አላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ እንደምትሰጣቸው በወሕይ ነው ያዩት። በህልም ተኝተው አይሻ ሚስታቸው እንደምትሆን አይተዋል። አላህ ነው የዳራቸው። ማን ነው የዳረ? አላህ አሉ ረሱላ። ታዲያ አላህ አጋብቶ የሚያሳድፍብህ ይመስልሃል አላቸው። ይህም አይታሰብም የአላህ መልእክተኛ። ደስ አላቸው። ያ ዑመር ቁለሁም፣ ተነስና ንገርልኛል። አጀንዳው ከባድ ነበር። ማህበረሰቡ ዘንድ የፈጠረው ተጽዕኖ ጫና ከባድ ነው። ረብሻ ፈጥሯል። አገሪቱ ባንድ ግር ነው የቆመችው። የነብዩ ሚስ የአቡበክር ልጅ ከባድ ነው የመረጡት አጀንዳ ከባድ አገር ሚያፈርስ። ከዛ ሚንበር ላይ ወጡና ايها الناس قالوا انت سوج من يعذرني في رجل اذاني في اهل بيتي ما انه عند ميلين ايه ببيت سبي لي سمي اندم يطفى لم يسجد غرنيالو رسول الله صلى الله عليه وسلم امي غرماچو يقولو كستس يكسد عائشه بتاك وري ده باله بيتو بعدا ناتاچنا عائشه من تلالش كطورنته اند تملس تامم قالك ታመምኩና ረሱል ሰለላሁ ዐለይሂ ወሰለም ቤት ተኛ ወር ሙሉ 27 ቀን ተኛ አላቀ ማቀይልኝ ምን እንደሚወራም ሰምቻ አላቀ ብቻ ትላለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድሮ የሚሰጡትን እንክብካቤና ፍቅር ቀንሰውብኛል። ለምን ብየጨነቅ ነበር ቤት ሲመጡ ከይፈቲኩም እንዴት ነች ይላል። ድሮ እንደ አይደለም አምሮ ትሪት ሚያረጉ ሚስት ይችላል ያ አይሽና ሚሏት በስማ ይጠራዋት ያ ሁመይራን ሚሏት እ ያ ሁመይራን አጠራራቸው። ይሄ የለም ማለት ሲገቡ መህሙም ጭንቀት አይባቸዋል። ለምን ነው ይችላል ለምን ነው ድሮን ፍቅር ማይሰጡ ሁመይራ የተደ ያ አይሽ ሚባለው ትሪት ገባ ተጨነ ረሱል በጣም ይችሉበት ነው እና ባህሪያቸው ሲለወጥ አወቀች። ታቃላችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሶፊያ ጋር አንድ ጦርነት ለሄደው ነበር ኸይበር ይመስለኝ። ሰሃቦቹ ምን ይላሉ አነስ ይመስለኛል ዘጋቢ ከጦርነቱ ስንመለስ ፀሐይ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስታቸውን ሶፊያን ፀሐይ እንደይመታት ጋቢያቸውን አንስተው አጠለሏት አሉ። ይታያችሁ እ ከዛ ምኑ ጋር ደረስነ ግመሉ ጋር በርከክ ካሉና ጉልበታቸውን ሰጡ ይላል። የረሱል ሰለላሁ ዐለይሂ ወሰለም ጉልበት መሰላል አድርገ ግመሏ ላይ ወጣው ይላል። በጣም ይችሉበታል ረሱል ሰለላሁ ዐለይሂ ወሰለም። ጂዝን ያህል ሚስቶችን ይዘው መከተል ይከብዳል። ግን ለሁሉም ፍቅር የመስጠት አቅማቸው ትልቅ ነው። ይሄን ፍቅር ስላጣው ጨንቆኛል አለች። እንዴት አወቀች አይሻ ክስተቱ እንዴ ነው አንዴ ይላል። ያ አማት ስለነበር ሽንት ቤት እንውጣ ብዬ ኡሙ ምስታህ ምስታህ ያ ከሐሳን ጋር ያወራ ያልኳችሁ ኡሙ ምስታህ ከሷ ጋር አብረን ሽንት ቤት ለመጠቀም ወጣን። ወጣ ብለው ነው እንደ አሁኑ ሽንት ቤት አልነበረ ከቤት ወጣ ብለው ወደ ዛፉ ስር ነው ድሮ የሚጠቀሙት። ልክ ስንሄድ አደናቀፋት። ልክ ሲያደናቀፋት ሰው ምንድን ነው እና ለላ አላሁ አክበር ሰው ይላል የፈረደበት ደግሞ እናቴ ድርሽልኝ ይላል አይደል? ሰው ሲያደናቀፈው ብዙ ነው ይላል አ ሰው እሷ ግን ምን አለች ታዕሰ ምስጣህ አለች ከሰረ ጠፋ ምስጣህ። አይሻ ደነገጥኩ አለች። በድርን የተሳተፈ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሙሃጅር የነበረን የነብዩ ሰሃባ እንዴት ረግመዋለሽ ትሰድበዋለሽ አልኳት። አልሰማሽም እንዴ ያለውን ምን ብሎ እንዳወራ አለች። ምን ተወራ እንዴ ስላንቺኮ እንዲህ ብሎ እየተወራ ሚስታ አወራ። አው ሌላስ መዲና ላይ እስከታች አቀዋለ ወሬው ደነገጥኩ ትላለች። ወደ ቤት መጣውና ነብዩ ሰለላሁ ዐለይሂ ወሰለም በሉ ይፍቀዱልኝ ቤቴ ሂጄ እንድታከማልኳቸው። ረሱልም ሰለላሁ ዐለይሂ ወሰለም እንሽቲ ከፈለክሽ አድርጊያ። እናታችን አይሻ ወደ ቤቷ አለች። ወደ ቤት እንደገባች እናቷን አገኘቻት። እናቴ ወይ ሰዎች ሚለውን ሰማሽ እንዴ? እናቷም አዎ ልጄ። ታዲያ አንቺ ምን ታያለሽ? አንቺም ትርጣሪው ገባሽ እንዴ? አይ ልጄ ያ ቡነየቲ ማሚን ምራአትን ሐስና ምንም እኮ ቆንጆ ሴት የለችም በባሏ ዘንድ የምትወደድ ጣውንቶች አላት ድራኢር ያላት በእንደዚህ አይነት የታማች ቢሆን እንጂ ስመጣፋት ያለ ነው አለቻት። ወሬውን አባቴ አቡበክር አውቋል አለቻት። አዎ አለቻት። ወደ ፎቅ ወጣለች። ያ አበቲ ሰው ሚለውን ሰማህ እንዴ? አዎ ልጄ ካና አሉ አቡበክርን ፊልጃሂልየቲ ላይዝክሩ ማሐዱሁም ቢሱአል በጃሂልያው ዘመን ከእስልምና በፊት የአቡበክርን ቤተሰብ በመጥፎ አንስተውና ያቁም አሁን እስልምናን ተቀብለን በዲኑ ቀጥ ካለ በኋላ ይሄን ያሙና ብሎ አባቱ ወደ ቁርአኑ ተመለሳለች። ቤቴ ተመለሱ 3 ለሊት አለቀስኩ ብላለች። ከባድ ነው የነብዩ ሰለላሁ ዐለይሂ ወሰለም ቢስ በዚህ መልኩ ስማጠፍቶ 3 ቀን ያለቀስኩ። በሶስተኛው ቀን ነብዩ ሰለላሁ ዐለይሂ ወሰለም መጡ። ገቡ ረሱላ ሰለም እናቴ አባቴ አሉ። አንቺ አይሻ የተባለው ነገር ላይ ክፍተት ሰርተሽ ከሆነ ተውበት አድርጊ አላህ ይመርሻል። ካልሰራሽ ደግሞ አላህ ያጸዳሻል መረጃ ይወርድልሻል አሉ። ልክ እንዲህ ሲሉኝ እንባይቆ ተመሳጨዋል። ከዛም ዞር አልኩና ለእናትና አባቴ ነብዩን አትመልሱላቸው እንዴ አልኳቸው። ያ አይሻ ምን ብለን እንመልስ? አሃ ለመመለስ ማዝግጁ ካልሆናችሁ እናንተ ምስጥርጣሬ ገብቷል ማለት ነው። እኔ ምንም ምለው ነገር የለኝም የዩሱፍ አባት ያለውን ቢሆን እንጂ አለች። ያዕቆብ ሚለው ስም ጠፋኛል። ፈሶብሩን ጀሚል ወላሁ المستعان على ما تصفوا ከንዴቷ የተነሳ ከጭንቀቷ የተነሳ የዩሱፍ አባት ያዕቆብ ነው አይደል ስሙ ጠፋኛል። የዩሱፍ አባት ያለውን ብቻ ነው ምለው። ፈሶብሩን ጀሚል አላህ ጽናቱን ይስጠኝ ትግስቱን ይስጠኝ እናንተ ከምትጠቅሱኝ ነገር በአላህ ታገዛለሁ አለች። የሰራሁት የለም አላህ ደግሞ ያጸዳኛል ብዬ አልጋ ያለውኝ ማልቀስ ጀመርኳል። አላህ ሆይ ማንነቴን ታውቃለህ ወሬው ተበትኗል ነብዩ ሰለላሁ ዐለይሂ ወሰለም አዛ አድርጓል አንተ አጽዳኝ። ልክ ረሱል ይያለች ይሄን ይያልኩ ይያለቀስ ረሱል ሰለላሁ ዐለይሂ ወሰለም ድንገት ጻ ወህይ ይወርድላቸው መሆኑን አወቁት ላለች። ወህይ ሲወርድ ረሱል ትንሽ ጫን ክብድ ላብ ነገር ጭምቅ ያረጋቸዋል። ያው ኢና ሰኑልቂ አለይከ ቀውለን ثقيله ይወርደው ተራራ ላይ ቢወርድ አይችልም የተባለው አይደል ሳቸው ልቦና ላይ ነው የሚያርፈው። ልክ ትንሽ ዝም ማሉና ፈገጋ ያ አይሻቱ አብሽሪያ አንቺ አይሻ አይዞሽ አላህ አንቺን ሚያጸዳንቀስ ከሰማይ አወረደልሻል። ከዛ እናት አባቴ ዝም ሲሉ ጨንቋቸው ነበር የኔን ስተተኝነት ሚጠቅስ የቁርአን አያት እየወረደ መስሏቸው አቦክር ሚገባበት ጠፋው። ከዛ አብሽሪ ሲሉ ሁሉም ደስ አላቸው። ተነሽ ተነሽ አሉኝና ዑመርና አቡበክር ረሱልን ሰለላሁ ዐለይሂ ወሰለም አመስግኝ ሲሉኝ አይሻ በጭራሽ አለች ረሱልን ያላመሰግን ያጸዳኝ አላህ ነው ስነማ ማመሰግንም የሱጁድ ወርዷል። እሳቸውም አልተቀበሉኝም ነበር። አላህ እሷን አጽድቶ ተከታዮችን የቁርአን ምዕራፍ አወረደ። አንቀጹ እንዴ ነው በአላህ ፍቃድ ለወደፊት ረመዳንም ለቁርአን ስትቀሩ ይሄን ታሪክ አእምሯችሁ ውስጥ ያስታውሳችሁ ብታርጉ ደስ ይለኛል። ሱረቱ ኑር ላይ ነው የብርሃኑ ምዕራፍ ለአዲሱ የሙስሊም ማህበረሰብ አዲስ ብርሃን አዲስ ማህበራዊ ግንኙነት ይዞ የመጣ ምዕራፍ ነው። እነልዚነ ጃኡ ቢልኢፍክ እነዛ ኢፍክ ቅጥፈት ወሬን ይዞ የመጡት ዑስበቱን ሚንኩም ከናንተ ማhall ያሉ የመናፍቃን ጭፍራ ላተህሰቡሁ ሸር ለኩም እናንተ ያወክር ቤተሰቦች እናንተ የነብዩ ኡመቶች መጥፎ ነው ብላችሁ አትያዙት በል ሁወ ኸይሩ ለኩም መልካም ነው ለናንተ ያሰለጥናችሁ የፈለገ ነገር አለ ያጋልጦ የፈለገ ነገር አለ ጥቅመ ዘርፈ ብዙ ነው خيرٌ لكم ለናንተ የተሻለ ነው لكل امرئ منهم كنهل كنسوم است لاياندندو مكتسب من الاثم يسرى وانجل على والذي تولى كبره يونجلون يانبسا درشاله وسدوا له عذاب عظيم تلاق هنا قطعه لسو يطبقوال كذا الله ማን እንዳወረው ከተናገረ በኋላ ወደ ሙስሊሙ ዞረ። ነግሬያቸው አላሁን እነጻ ላይ አንደበት እየታነጸ ነው ብጥር እየታነጸ ነው ለውላ ሰሚዕቱሙ በሰማችሁት ቁጥር ظن المؤمنون والمؤمنات بأنفسهم خيرا በወንድሞቻቸው በጎሳቸው በቤተሰቡ ላይ መልካም ጥርጣሬን አያዳብሩም ነበር። وقالوا هذا إفك مبين ይግልጽ የሆነ ጥፋት ነው አላሉም ነበር አይሉም ነበር? ሙእሚን ሲሰማ ነው ጭራሽ ሷል ገሌ ኡስታዝ እኔ መስጂድ አስተዳደር ኢማሙ ጎረቤቴ ባለቤቴ ዘመዴ ይጨራሽ አዛ ኢስኩም ቢ ኢማም ከተፈጸመ ነገር ስታንድ ያዟል ከዛም ቀጠለላቸው ለውላ ጃኡ አለይሂ በአርባዓት ሹሃዳ እሺ ከጥፈትን ካወሩ አራት ምስክር አመጡም ነበር ወይ ምስክሮችን ካላመጡ فاولئك عند الله هم الكاذبون برغت الناس منوش ناتشو وشتاموش ناتشو على الله ولولا فضل الله عليكم ورحمته في الدنيا والاخره بقربيتم عالميون بقطعوا عالمي الله عزنتنا شروتا بالنبر نورو لمسكم فيما افضتم فيه عذاب عظيم جبتاچو بابوكاچو تاجندا كبار يونا نغير ياغنياچو نبر كزام الله قران سئلاوي مسلال انديت وريون داستلالفوت اندي بلو نغراچو فيديوون اسايياچو ان تلقونه بالسنتكم بملاسوچاچو اندو كاندو سيقبابلوال وتقولون بافواهكم باندلتوچاچو ستناغرو ما ليس لكم به علم وكتبللاچو نغر قنطرو انسات استاغاروال شير لايك سبسكرايب ما ليس لكم به علم اوقات بللاچو ነገር መረጃ ይዘን እንኳን ታለ ይሄ መረጃ ይጠቅማል አይጠቅምም እኮ ይባላል ሁሌ ወነት ራስ እኮ አይነገርማ ማህበረሰቡ ይሄን ወነት ሸከማል ይባላል ማይሸከመው ኮን ምተዋቸው ነገሮች አሉ ረሱላ ሰለም ከአባን አፍርሼ መስራት ፈልጋለሁ አሉ ሁለት በር በዚህ መግቢያ በዚህ መውጫ አረግለት ነበር ግን ያንቺ ህዝብ አሏት ለናታችን አይሻ ህዝባችን ግን ኢማኑ ገና ነው ካባን ደሞ አፈረሰ ተብሎ ሌላ ነገር ነው ይመጣው አንዳንድ እውነታዎች ከተጨባጩ ጋር ካለሉ እኮ ተውጣቸዋል አይደለም ውሸት አይደለም ቅጥፈት اذ تلقونه بألسنتكم وتقولون ما ليس لكم به بأفواهكم ما ليس لكم به علم وكتبللاچو ነገር وتحسبونه هينا انان تزند قلال يمسلاچوال وهو عند الله عظيم جيتاچو زند بتام يكبده نغر نو بهونه غزي كباد قطات ياغنياچو نبر الله كزام منالو ولولا اسمعتمو بسمعچوت غزي قلت بلاچو اتنم دي ما يكون لنا ان نتكلم بهذا بزيه نغرس لمناغر እኛን ችለም سبحانك ጥራት ይገባ ያ الله هذا بهتان عظيم ትልቅ የሆነ ቅጥፈት ነው አትሉም ነበር يعذكم الله ማስተንከካስ ጌታችሁ ይገስጻችኋል አንተ تعود لمثله ابدا ወደዚህ ነገር እንዳትመለሱ ያልተጣራ ወሬ ማሰራጨት ያልተሰማ ዜና ማስተጋባት ወደዚህ እንዳትመለሱ ابدا ان كنتم مؤمنين بجراش الله مؤمنان كوناچو ودمسولو نغير انداتملسو وري ستسمو اقواماچو هذا بوتان عظيم يهكتفصن سناتشو انديالتفصن ادلم يسو هاجر فوتو امط تملط ادلم كتوراون كيلون چمره ماستغاب ويبين الله لكم اياته اللهم لنا انت انقصوچون يغلصلاچوحال والله عليم حكيم ان انت جيت الله عليم اواقينا حكيم طببنيانا نغرغن على ملص على دمو منافقوچو ان الذين يحبون ان تشيع الفاحشه نزا بكلت دي سراچم يفلقو في الذين امنوا بمؤمن علي لهم عذاب اليم في الدنيا والاخره በዱንያም በአኺራ አሳማሚ ቅጣት አላቸው አላህ እንዴት እንደሚቀጣቸው እሱ ነው የሚያውቀው የውስጥ ሰላም የሥራ ለመረጋጋት የትዳር መበተን የልጆች ማመስ ዱንያ ላይ የሚቀጣበት መስፈርት ያለው والله يعلم وانتم لا تعلمون ولولا فضل الله لسيزقوا انكسوا يا الله شروطها باينور عليكم ورحمته اذنته باينور نورو وان الله رؤوف الرحيم رهرو النعزاي بايوامرو كمدر غص نبر جيناچو مياطفاچو يتوراوري بنبيو بيتسبل بتكبرچ ميستاچو لاي ሰለላሁ ዐለይሂ ወሰለም ይሄን አንቀጽ አወጣና አላህ ያኔ ሰሃባ ትውልድ ያኔ መጀመሪያ ጀነሬሽን ወሬ ሲሰማ አዲስ ነገር ሲደርሰው ላይበት የሚገባን መነጽር መመዘኛ ሰጣቸው። የወጣቱ ሚና ለሀገር ህልውና ያለው አንዱ እኛ የቀጥፈት ወሬዎችን ካላስተጋባ ስህተቶችን ካላራገብን የሀገሪቱ ግማሽ ነን 60% ነን እያለን እናወራ ሀገር ካልተረጋጋ 60%ም ችግር አለበት ማለት ነው አይደል? ሌላው ብቻ አቋለ 60 ከቆመም 40 ብቻ ሀገር አያፈርስ እኛም ጋር ችግር አለ ማለት ነው። يخربون بيوتهم بأيديهم ሀገራችን አብረን እያፈረስን ነው ማለት ነው። የወጣቱ ሚና ለዚች ሀገር ምን ነው ትልቁ ለታ ሐሰት ዘገባን አትሊስት ማቆም። ቁርጡቢ ታላቁ ሙፈስር አላህ ይሄን አንቀጽ አውርዶ አይሻን ነጻ ሲያደርጋት ከወንጀሉ ነጻ አድርጎ ሲያውጅላት በጣም ተገረሙና እቺን ከተቡ ወእነ ዩሱፋ ያዕቆብ ልጅ ዩሱፍ አለይሂ ሰላም ከሪም ኢብኑል ከሪም ኢብኑል ከሪም ኢብኑል ከሪም ዩሱፍ ዚና ሰራ ተብሎ ታሰረ። ያን ያሉ ለማ ሩሚየ ቢልፋሂሻ ፋሂሻ ሰርቷል ተብሎ ሲጠረጠር በራአሁ አላህ على لسان صبي في المهد بتعقفه لجنا الله نسا يوطاچ على سرام بلو صانون يمسكروا تاقالاچ ادلم نو وان مريم مالو مريم دغمو لما روميت بالفاحشه فاحشه سراش تبلو تورى يا مريم لقد جئت شيئا فريا انتي بزوني قالوا منون غدنا يزشبن يمطاش ما كان ابوك امرا سوء وما كانت امك بغيه عمران متفوسوا على النبر الناتج زموتني على النبر كيتا متاشوا على الله بتاقفوا نبي بنبي الله نبي عندبت نو يا صدات لما رميت بالفاحشه برأها الله على لسان ابنها النبي جن يلالو قرطبي سيقواچو وان عائشه لما رميت بالفاحشه يا نبي صلى الله عليه وسلم ميس ተወዳጁ የምእመናን እናት በፋሂሻ ስትጠቃግን አላህ በህፃን አንደበት በነብይ አንደበት አይደለም የተካላከለላት ሐታ ነጠቀ بنفسه ቁርአን ነው ይሄ ያኢሻ መካን አላህ ሊያሳየ ደረጃዋን ሊያሳውቀ ዛሬ ሸሃዎቹ ይዘምቱባታል አላህ لا بلسان صبي ولا نبي حتى نطق بنفسه لا አላህ ይሄን አንቀጽ ካወረደ በኋላ የመጀመሪያው ትውልድ ወሬ ሲሰማ ሐሜት ሲሰማ ነገር ሲደርሰው መነጽራቸው ተቀየረ። ልንገራቸው ኻሊድ ኢብኑ ወሊድ አንዱ ስልጣና ከወሰደው ነው ጃአ ረጁሉ ሊኻሊድ ኢብኑ ወሊድ فقال له ان فلانا شتمك አላቸው እገሌኮ ሰደበ አላቸው فقال سيدنا خالد بن الوليد تلك صحيفته فليملأها بما شاء مزغبو يراسو نو بفلغو يملاو قرزنا ها يمان مزغب نبي مولا يراسو ستانداتشو تغير منصراتشو تغير وري سيسمو ستانداتشو تلي مولو لم تلك صحيفته مزغبو يراسو نو بفلغو يملاو ميزان لي سن نو مياغي قال رجل لوهب ابن منبه ايه دمو تابعي ناتشو متعنا ان فلان شتمك اقليكو سدب يعوان ميبالو الله دي اقلي انزر سدب اقليم بهير عمكو عششة انتن انديالة نوارمي ورر فقال اما وجد الشيطان رسولا غيرك شيطان زاري كان توج ميلكو ملك تنياتون انديالة لكن انديالة ها ሁለተኛ ያማል ይዘው ሲባል እ ምን ላከህ እንዴ ሌላ ሰው አጥቶ ነው እንዴ? ሶስተኛ ለአንድ صالح ሰው መጣና ፉላኑን ሸተመክ እገሌኮ ሰደበ የርሶን በህር አንቋሸሸ አሉት። እሳቸው ምን አሉት? ወራማኒ ቢሰህማ ያልከውነት ከሆነ እሱ ጦሩን ወረወረ አላገኘኝም አሉ ስቶኛ አንተ ለምን ጦሩን ይዘመተ ደረቴ ላይ ሰካው? ሚሰማ ጆሮ ይላችሁ። ይሄን የቁርአንን ነፃ ወሰዱት። ፉዳይል ኢብኑ በዝዋን ለሚባል አንድ ሰው ሌላ መጣና እግታበከ ፉላን አላችሁ። እገሌ ግን አላስተረፈም በጣም ነው ያማ እንዴ እንዴ አላ አለ። እሳቸው ዞላል ወላሂ ለኡግዘነ ማን አመረሃሉ በአላህ ይሁንብኝ ያዘዘው ነው ማበሳጨው። ከዛ ምን አሉ? ይግፊሩላሁ ሊ ወለሀ አላህ እኔንም እሱንም ይማረኛል ይቆጣሉ ብሎ ነው የተበቀው። ከዛ ሰውየው እንዴ ማን ነው ያዘዘው አሉ። قال الشيطان شيطان ያዘዘው እንዲያማኝ ከዚያ ፍንክችም ማለለም የመጣው ቢመጣ ከበጎ አላማዬ